ጀማል ከናንተ 2 አመት 3 አመት የቆየ በተጅዊድ ትናንትና ብያችሁ ነበር الاساس هو هذا መሰረቱ ቁርአን እንዴት እንደምትቀራ ቁርአን ትርጉሙ ማወቅና ተፍሲሩ ማወቅ ሁለተኛ ወይም ሶስተኛ ደረጃ ያያዘን ወንድሞች መጀመሪያ ቁርአኑ የአላህ ንግግር ቃል በቃል ልክ እንደወረደው ፊደል ሳትሰብር ፊደል ሳትጨምር ፊደል ሳትቀንስ እንዴት ትቀራዋለ ይህ ራሱ የራሱ መልፍ የራሱ ፋይል አለበት ይሄን ራሱ መልፉ ምን ይላል على كل حرف 10 اجر 10 حسنات يعني الف لام ميم كلا عند سو الف ميم الف لام ميم 3 فيدلات له ل 3 فيدلات 30 اجر له راسه يشاله عند فايل نو يي نجر يي كتناقك بحالا الف لام ميم من معناته نو يمي باك تجبال كذا حالا الف لام ميم من معناته كوك بحالا دمو اشي الله من دنو ميفلغو كزي قال ከኛ ምን ነው የሚፈልገው ይሄን ይሄን ይሄን ነገር ከዛ በተግባር ታውላለህ ይሄ ሶስተኛ ደረጃ ነው አራተኛ ደረጃ ይሄን እኔ ያወቅኩትና በተግባር ያዋልኩት ደሞ ወንድሞቼ እንዴት አድርገው ይጠቀሙበት ብለህ ደሞ ዳዕዋ ታደርጋለህ እነዚህ አራት ደረጃዎች ቅድመ ተከተል መሄድ አለባቸው ወንድሞች መጀመሪያ ያላህን ቃል እንዴት ታነበዋለህ አላህን በማያስቆጣ በል አላህ በሚያስደስት ይሄ ደሞ ወንድሜም ጀማል ያዘው ተርቲልና ተጅዊድና መخارج الحروف የሚባሉ ነገሮች ናቸው ይህ ነገር አንዳንድ ጊዜ ሱና ይሆናል አንዳንድ ጊዜ ግን ዋጅብና ፈርድ ይሆናል ከነጋላችሁ የተሰማ ነው ይሄ አይደለም አንዳንድ ጊዜ ይሄን ትምህርት የተጅዊድ የተርቲል የመخارج الاحرف ቁርአን ያቀራሩ ራሱ ዋጅብ ፈርድ የሚሆኑበት ጊዜ አለ እንዴት ከነጋ ተከታተሉ አሁን ለምሳሌ ቁል ወላሁ አሐድ አላሁ ሰመድ ለም የሪድ ወለም ይውለድ ሁላችን በሰላት እንቀራታለን አይደል እንዴ ወንድሞች ተመልከቱ እንግዲህ ጃህል የሆነው ተጅዊድና ተርቲል የማያቀሰው ምን ብሎ ነው የሚያነበው ቁል ወላሁ አሐድ አላሁ ሰመድ በሲን ያነበዋል እብን ጀማል የሚያስተምራችሁ ያለውን ሲን ከሳድ ከዛ እንዴት አድርገህ እንደምትለየው ዛና ዛና ዛ እንዴት አድርገህ ትለየዋለህ تمام غين قاف انديت ارغت لي ياله بابنا دال انديت ارغت لي ياله يهدلم يتمراچو يالاچو او انغدي عند سو متو الله الصمد بالسين كانببو صمد مالت يه انتنو نو يمريت مريت ستزرا يمتادرغو انتنو فرتايل يهوني عفر اسنو انغدي الله اندزي مالت نو وي نعم لا يوق يتشلال سويو እውቅ እንግዲህ የማታቀቀን እውቅ አላሁ ሰመድ አይባልም ትርጉም ይቀየራል አላቱል አላሁ ሰመድ يعني صد وفر ያለ እንትን ማውጣት አለበት ከመላስ طيب مثلا قل اعوذ قراب من لو عنده ومن شر النفاثات ميلان ترى نفاثات አይደለም نفاثات ካልከማ ትርጉሙ ተቀየረኮ نفاثات هذا النفاثات نفاثات ካልከማ نفس ሆነ ወደ ሌላ ትርጉም ይሄዳል ስለዚህ እዚህ ላይ ነው ቁርአን መቅራት ዋጅብ ፈርድ የሚሆነበት ለምሳሌ አለዚ ይወስዊስ والله عند سو عند كونو የዚህ አገር ተወላጅ ነው የሳውዲ አረብ ተወላጅ ነው ምን ይላል እነዛ ጀማዓት ተብሊግ የሚባሉ ጀማዓት ተብሊግ አሉ አይደለም እነሱ ወሰዱትና በመስጊድ አሁን حلقات القران ነበራቸው አሁን ከአለም ተራ كيف فعل ربك اسكي قل اعوذ برب الناس يعني ይቀራሉ ማለት ነው የሰው የመጣና ገባ ከነሱ ጋር ቁርአን ቀራሉት በእውነት በእውነት እመኑኝ ወንድሞች አለ ሰው ያው አለ እስከን ድረስ ምን ይላል قل اعوذ برب الناس ملك الناس اله الناس من شر الوسواس الخناس الذي يوسوس في صدور الناس من الجنه والناس ብሎ ያነባዋል من الجنه والناس يا ربي ከጀና አርቀኝ ከጀና اعوذ بالله من جنه ማለት ነው هو من الجنه من الجنه والناس سوى من الجنه ብሎ ያነባዋል ከዛ ምን ይላል والله على 40 سنه እንደዚህ ቢያነበው ነበር ይላል خلاص አልተማረ ምን ታርጓለ ስለዚህ እዚህ ላይ ለዚህ ሰው የቁርአን መማር ምን ይሆናል واجب ይሆናል مثلا በቃ ነገር ላስበ ተበት የደ አቢ ለሐብ ወተብ ለዚህ አይደለም አሁን አንድ ሰው መጣና ተበት የደ አቢ ለሐብ ብሎ ከቀራው የአላህ ትርጉም ቀየረው ለምን ተበት የደ ሁለት ማለት ነው ያዳ ያ አቡ ለሐብ ሁለት እጅ ቆረጥ በረካው ይቆረጥ ማለት ነው ያዳ ይህችን አሊፍ ሐረከተን ተሳባለች እንደዚህ ተበት ያዳ አቢ ለሐብ ፕሮምትሮ እንጂ ተበት ያዳ አቢ ለሐብ ካልከማ አንዱ እጅ ብቻ ሆነ አላህ ግን ሁለት እጅ ያለ ነው በጣም ረቃ ነገር ነው طيب اذا جاء نصر الله والفتح استمكتل قل يا ايها الكافرون لا اعبد اله انت جن من ذنوم تلو قل يا ايها الكافرون لا اعبد ما تعبدون لا اعبد لا اعبد الله من لو لا اعبد ان انت متجزوت اله اني الغزام لو انت جن قرط ارغه لا اعبد كالكو እንዲያውም አረጋግጣል እናንተ የምትገዙት እኔም እገዛለሁ والله እኔም እናንተ የምትገዙት ኢላህ እገዛለሁ ይላል ሊሆነቱ ቀላል ነው ለአዕቡዱና ላአዕቡዱ የተለያየ ነው ይሄን ማጣራቱ ራሱ የቻለ ፋይል ነው በጣም እንትን ነው አይደለም እንዴ ኢና አዕጠይናከል ከውሰር ማ ተቁል ከልከውሰር ለና ትርጉም ይሰጣል الذي اطعمهم من جوع وآمنهم انجي وآمنهم وأمنهم كالك ترجمي كير الوندوج الذي اطعمه لله في قريش يعني الذي اطعمهم من جوع وشوف مد الات وآمنهم يعني كمكه ود سوريا يمهدو ينبروا يا قريش سوت لنقد بلو امان يسطاچونا بامان هدو بامان دملسو يادرغاچو الله لو وامنهم ادلم وامنهم ادلم وامنهم نوم من نتبو كذا قتلوا الم يجعل كيدهم في تضضض في تضليل انت جن بزو سوچ في تدليل بلو تدليلنا تضليل وندموچ والله ترجمهچو انصار نو انصار نو ولا الدالين كالك ولا الضالين كالك الضلال طفات معنات نو الدلال ወደ ጥሩ መምራት ማለት ነው ይሁንሽ እንዴት ትርጉም ይቀየራል ሱብሃንአላህ ድለኒ ማለት يعني ወደ ጥሩ ነገር እስቲ ወደ እንትኑ ምራኝ ማለት ነው ወደ ጥሩ ነገር ትመራለህ አሳየኝ ማለት ነው ድለኒ اضله ማለት ግን አጠፋው ማለት ነው طيب ከዛ በኋላ الذي جمع مالا وعدده ተነጣለህ وعدده لا وعده لا وعدده انشد ضروري من تقلبه انشد الذي تطلع على الافئده الى النجنا تطلع اني سم عند كان سميتش اني بمجلساتين اندالكواچو 10 حلقه عليه 10 حلقه هيا هيا ميزو شيخوچ قالو الناس يسمرالو اهون اني محاضره لمجمر بيه ونبروكوچ بيه بسم الله الرحمن الرحيم يالكو عنده سوره الهمزه يانب نبر كان الشيخ هنا ان التي تطلع بلو يا نبال كذا تنش نكاينا يا خليفه الكوت شيخ خليفه نبالو يا خليفه الكوت سموا الله الكوت او يملسكوت كنو التي تطلع الى ان تطلع النبال ما الهاكم التكاثر ليش تنبوا الهاكم التكاثر لما جمر جرو بجرو ست سما يقفال تكاثر ሁለተኛ ደግሞ ትርጉሙ ኮምፕሊትሊ ይቀየራል ሌላ ከላ ለው تعلمون علم اليقين لا ترون الجحيم አይደለም እንዴ لا ترون الجحيم ብለ ትንሽ መድ ከሰጣህ ትርጉሙ ይቀየራል እብኑ ጀማል ወንድሜት እየሰማኸኝ ነው ይሄ አይደለም የምታስተምረው አው ይሄ ነበር የምታስተምረው ስለዚህ በቀላሉ እንዲያዩት አልፈልግም ይሄ ነገር لا ترون الجحيم ይሄ ቀሰም ነው ማላ ነው አላህ Subhanahu Ta'ala والله جهنم متبالو جهنم ልታይዋት ነው እናንተ ኩፋሮች ማለት ነው አንተ ግን መድ ከሰጣህ ላ ተራውነ ትላልህና ላ جهنم ባሉ አታዩ ማለት ነው ልክ ነው ትርጉሙ አናቅ ለማለት ይቻላል ትርጉሙ የማታውቁት ትርጉሙ ማወቅ አለባችሁ ወይም ደግሞ ቢያንስ የቁርአን ትርጉም ባታውቁ ይሄ ነገር እንደሚቀየር ስለምታውቁ እንደ ተጻፈው ነው ምን አታነቡትም طيب አናቆም ተማሩ ይሄ እዚ ለመدرس ነው እኔ ሁሉ የምለፈልፈው አላውቅ ማትበል ተማሩና ልታውቅ ማለት ነው ከዛ ቀጥሎ ወላ ኢሙቱም ይሄ ደሞ ከታማስ አስቸጋሪ ነው ወላ ኢሙቱም አው ቁትልቱም ለኢለላሂ ተሕሸሩን ኢላ አላህ ሱብሃነ ወተዓላ ፊ ሱረት አሊ ዒምራን ከሞታችሁ ወይም ከተገደላችሁ እኮ መድረሻችሁ ወይም የምትመለሱት ወደ አላህ ነው ወደ አላህ ትሞታላችሁ ነው ከመተቀስቀሳችሁ ትነሳላችሁ ነው የሚለው አንተ ግን ወን መድ አንዲት ሐረከተን መድ ከሰጣህ ምን ትሆናለች ወለኢሙቱም አው ቁቲንቱም ላኢለላሂ ተሕሸሩን ወደ አላህ ትመለሱም አይዟችሁ ከሞታችሁ خلاص በዛ ነው አፈር የምትሆኑ ወደ አላህ ትመለሱ ማለት ነው ትንሽ ሐረካ ከሰጣህ ላኢለላህ ካልክ ولكن يتصافچو ላኢለላህ ተሕሸሩን ትላለ فاما الانسان اذا ما ابتلاه ربه تمام فاما الانسان اذا ما ابتلاه ربه ازيل الف كاس جبا الف يلم اصلا هنا له همزه الوصل يميبلوا نجر اذا ما ابتلاه ما كانك ود قلقلانا متهدو فاما الانسان اذا ما ابتلاه ادل من دي اذا ما ابتلاه كالك جن ليلى نجر ترغم يسطال معناتلو እሺ እንደዚህ መሳሰሉ የአፋችን ጽዳት ያስፈልጋል በቁርአን እኔ በሌላ አላላቸው በጋዜጣ በፍቅህ በሐዲስ በምን ተተረማለ ያላህ ቃል ግን ወንበስ ብለህ ተንበርክከህ ይሄን ነገር ማጥራት